ሰዓትህንም ለማየት በክብር ለመቆም በህልውና ሙላት የቱ ነው ብቃቴ ምንሳለኝ ጉልበት ኢየሱሴ ደም ነው የሚያስችለኝ ድፍረት የቱ ነው ብቃቴ ምንሳለኝ ጉልበት አምላኬ ደም ነው የሚያስችለኝ ድፍረት በነፃነት በነፃነት I know.